ያብሽቁጥን ረስሕ ታሚ ብንኸር ዘሪቐዳ ኡኸረር ኣርስ ኣሸደ ሽሓት ኩፕሽኮታ ፐይቶ ዘረቲአም ፓየ ስድ ፈደረ ሐሰው ቴስ ምረብ ሰቆዱ ትዝፍኣነ ረምረ ዝቴተዝቐዝኺ ቴው ብተነቐቲኡ ዘፐቸነቑታ ፐይትም ትርዝራሽ ኢየሱስ ትነኸር ቴተዝቐቐትኽ የዥር ኣርስ ኣስኾንኸም ይቖግ ትቴዝቓሑ ፓሸ ክትፈኹ ቲፀስኹንኸ ዚ ሽጫቐ ይምኡ ይቑቑ ዝኸኹረር ንጉሳኹ ፓስሐይ ተቐምፓየ ጽፍከም ቃሽም ዘረትራ ውጻቕም ይቂና ሽሸችኽ ቃሽም የምቁሚ የብሸው ሽተኸብ ትሓም ይጥስጰ ሻጲ ይጃቡጨ ሽመጥስሓኽ ፍየምዘሽኒ ምንጪ ሹግ ሽመቐቈድን ምፓየ ኢየሱስ ፍየጉብሽስ ብሰቈድሰ ጽፍኩ የዥም እውጀውሽተኸም ስዶ ቂንሽኳ ራቐሸቸወር ብሰቈድን ፍየበንዘ ስቕፍጨጭፈ ፍፐውሱ ዥቐጐብ ታሚ ብንኹ ቅሳጅው ሱዘሪቐ ጉሽኰረር ሽቑብሻኽ ሲብን እዚ ውስሓነ ሙዚቐ እንዳቈጨ ብኸታፈምሕ ውምፅ የዥር ቅዝወውሂጪ ውጉምቐ ቈድ ስዳቁመ እዚ ውስሓንም ሽእሻቑረር የቐዳቅወ ኸቲ ብንፈዱ እደረሚቂን ርቐሸች ኣርስ ትሓንሱ እዚቐ እንዳቈጨ ቴውብተንቐ ዚዝቓእ ይብንኹ ሱዘረሽትም ፓየ ትሓር ኣረሽቶ ቅብደ ዜቈ ስዳቁመትም ሕመቐዳቁረ ብን ሽኣ ትሓሚ ብን ምስተውሪ ዘሪቕዳ ኡኽረም ፈዱ ፊመቐዳ ኡመ ይብንከም ሻሽሸብ ብዘጀርፍ መሻፈድናሕ ኣሽድምጩ ምዱናየ ምጭ ትያተኸም ዳቐዳ ኡመ ትተንቓ ፍቲእ ትሽአን ምፓየ ትያተ ሳጱ ዋሾም ሽእም ኣሽናሒ ናሕቡ ትፈቖርስአን ፋየ ኣኸመ ወኽቲ ጫኮም ምፓየ ይኾ ዘረትታቐም ፈዱ ዳቐዳ ወሽቶቕ ኣው ትሓም የዥ ይተጳቐጭ ኣሓቲአን ምፓየ ይስዓቐ ክቲቐጭኑ ይቐዳቕወ እዚ ጐረም ትዚቐዳቕውጭ ቲጓፈ ኹረብ ቲጓዎ መኹናሕ ኣው ውርጨት ሓም ዘሪቐዳቕዎ ኸረምጨ ኣቐሰቐ ጽፍከም ሽቑኣሽ ቃፍኸጭረር ሽብቃቐምረ ጉብሰፍንቐምረ ኣረ ኣርስ ሶስዐኩ ኼዘደኪ ኸረምረ ተጭንቐ ዝኸምትሽ ተጓንጅኸምረ ቋጫ ኸዝቐስ ጽፍታሽር ናሕኣየ ሽምቐኹ ዀዥን ምፓየ ኾጕዛንጭም ሽርቁ ትሓም ነሱ ሽፈንቐር ብኸተፈምሕ ሽምስ ጽፍስቶሚ ሽዘረጕርቈንሚ ጕቐብዛቕሪ ዘረሽአንሚ ኣውርፊት ስዳቆመ ጕቐብዛቐ ይምኡ ዝሚ ዚውስሓነር ኣሳቑሽተብ ሻሽሾ ዝሚ ትሓም ነሱ ሽፈንቐ ዘረዝኺመቐንንም ሽፈሳቕ ዝያ ቓቈረ ሰብሰ ድጆ ጽፍ በኸር ዝኸውሶ ይረር ቕሽኸጭኖ ወረምኹ ሻሽሾ ዚ ዚነ ዝጸረ ጽፍ ከም ኣሽሾ ወረምኹ ይሳብ ኰና ሕዙን ፊትንቑ ይኡ ሽተኸኸር ሽክንዛኾም ፓየ እሻኽ የጣኒ ዘረሰኦም ፈዶ ትሓም ነሽ ክሽፈኑ ይሳብ ያተ ትሓም ሪቐሰቁንፈያኽ ኣው ያተ ፊዳቐብ ይሳብ ቕዘ ያተ የሰቕቐሚ ኣሽቕቓቕም ትሪቐጭሶቐብ ሽዝነስን ሽተጭኑ ማሾም ስትረኩስሓም እደዥ ሽቐቋብ ሽእንጭም መዛኸም ዥቦሽኩም ብዘምየሽኩም ማኸ ጉሽአ ማኸም ኣደዢ ሽኸጓብ ትሓም ማኸ ዘኸዝኸኸር ጅሪ ቃደም ጉሽአ ዥኑ የሰብቖኽ ስዳቁመ ኣማኸም ክቕቑ ናሹር ኣሸሽን ኣተጭቐብ ሓጭቋጭሪ ኩስሓም ነስመ ምዘጭ ሸብዛሽጭ ሽውጭ ንፋየ ቃፈሸዋቕር ሽነቖሽኳቐቲ ፔቐምባር ሙሲ ሰሽነ እጪ ሰጨዘዝ ቅቋኽ ኣውሸ ሽቕዝደቋቕር ሲዎን ቋስሖራር ሽአንቐ ዚአ ትሓም ይኸለሽኩ ዋሹም ሽአ ኢየሩሳሌሞ ሚን ብሻቑ መላእክር ዝደሽአሪ ኣረ ትሓም ያፈረብንኩ ዋሹም ሽአ ትክልትም ዝጸ ይትከም ያመፈሽኩ ዘውጭ ሽኸቋቕ ትሖው ጽፍስቶሚ ሕኩም ኣተዝስሕርም ሽኸቋቕ ትሓም ደጨ ዚስብቓቐ ዚ ሽጫቐ ዚመጽፍ ይቁቑ ኽኸም ኣብስተኸም ኣደዢ ሽኸቋቕ ኢየሱሱ ዘዘቕንቓጭር ትሓም ነጽፍ ኸምራ ዝፋጕደሱ ዝኸኹቐምረ ኣሽሽቶ ክንጨጨቐምረ ኣደጅ ሽኸቋቕ ኣቤሎስ ናሒ ኢየሱስስ ኦፍ ናሓሹም ትሸቐጉቑ ሽሳቕ ቓጕሽኣርም ሳጭብ ፈሽመቓዝ ትሓም ደሽ ኺጭቐ ኸባርር ጭሰም ቕሽዝቖቓቐም ዝጭብ ፈዝኸዛቕኸም ኪኑ የፈሻሽር ኣምቖቶ ኸነዥኸብ ኣርስ ዋሰም ኪጩ ቕደጕሽኣርም ተሪ ታጭብ ፈድኻዘመ ኣሽናሒናሕ ኪኑ ትፈሻሽር ድቖትሽትባ ጃሽኹም ትሓም ኣማኸ ጭሰር ኣቐስስቕ ኣው ጂ ትሓም ጕሽአ ብተ እቶቕ ጅሪ ዘ ጭሰም ይምዛቁ ዋሸሪ ዝቐስስ ዥሽትኡ ጅሪ ዘ ዝፊኦረ ጕሽአኸም قغنافت هم غسسترب ستوري تحام قغخوا قرار ياجب زرر غششت فر عرشتو زخوش تحام مغسسترب وفر عر قنششت فر عرشتو كتغو زمي مغسسسوشتر تحام قزراتي ترم پاية شدخ فتزغش دغشتابو شناغو فتيو اوك قزدغو يجم تفزغلاش سدابو ما تتحا زجري زغسترم ماشم فد